بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فسلام الله عليكم ورحمته وبركاته. ወንድሞችና እህቶች በባለፈው ስለ ዒክሪመቱ ኢብኑ አቢ ጀህል ተመረን ነበር። ዒክሪማ ኢብኑ አቢ ጀህል የተባለው ሰው قبل الاسلام ምን አይነት ሰው እንደነበረ ያባቱን ጸባይ ያባቱን ባህሪና ያባቱን ጥላቻ ለእስላምና ለነብዩ አለይሂ ሰላቱ ወሰለም ያለውን ጥላቻ በመውረስ አባቱ ጋር ሆኖ ሐቅን ለማጥፋት ይታገል የነበረ እንደዚሁም ነብዩን አለይሂ ሰላቱ ወሰለም በጣም አድርጎ ይጣላ የነበረ ሱሐቦችን ያስቸግር የነበረ እስላም እንዲጠፋና ሽርክ እንዲነግስ ሌት ቀን ይለፋና ይፈጋ የነበረ ሰው ነው። ነገር ግን አላሁ ስብሓነሁ ወተዓላ ወላሁ ሙቲሙ ኑሪሂ ወለው ከሪሃል ካፊሩን፣ አላሁ ስብሓነሁ ወተዓላ ይህንን ኑር የሆነ ዲን አልእስላም እንደሚያሟላውና እንደዚሁም የበላይ እንደሚያደርገው ቃል በገባው መሰረት እስላም እያበበና ሽርክ እየከሰመ ሲሄድ እንደዚሁም ነብዩ አለይሂ ሰላቱ ወሰለም በእስላም ጀግኖች እየታጀቡና እየደመቁ ሲሄዱ ሙሽሪኮች ሞራላቸው እየተነካ ግማሾቹም ወደ እስላም እየገቡ ግማሾቹም ደግሞ አገር እየለቀቁ አረብ ማለት ነው ወይንም በሂጃዝ በአርዱል ሂጃዝ ዙሪያ ያሉት ሀገሮች እየተሸራረፉ ከዛሬ ለነገ ወደ እስላም እየገቡና በሙስሊሞች ቁጥጥር እየሄዱ ሲመጡ መካም በነብዩ አለይሂ ሰላቱ ወሰለም እጅ ምክንያት ስትከፈትና እንደዚሁም በሳቸው እጅ ላይ ስትወድቅ እሱ ሽርኩን ለማዳንና እንዲሁም ህይወቱን ለማትረፍ ወደ ስደት እንደወጣ በስደት ላይ የማተረ ያለ ባለቤቱ አላሁ ሱብሃነሁ ወተዓላ ደረቷን ለእስላም አስፍቶላት እስላምን ከተቀበለች በኋላ ነብዩን አለይሂ ሰላቱ ወሰለም ስለ ኢክሪማ አማክራቸውና ይቅርታ ያደርጉለታል ወይ እስላምን ቢቀበል ብላቸው ወይንም ደግሞ ወደ መካ ቢመለስ እርሶ እስከዛሬውን ጥላቻውን አይበቀሉትም ወይ ብላ ስትጠይቃቸው ላንቺ ስል ምንም አላደርገውም ይመለስልሽ ብለው ነብዩ አለይሂ ሰላቱ ወሰለም የሴቶችንና የወንዶችን መብት በእኩልነት የሚያዩትና ለሴት ልጅ ይበልጥ አዛኝና ሩህሩህ የነበሩት ነቢይ ለሷ ቃል ገቡላት ማለት ነው፣ በባሏ ላይ ምንም አይነት ችግር እንደማይደርስበት። ከዛም ሴትነቷ ሳያግዳት ሩቅ ጉዞ በመጓዝ ባሪያዋን አስከትላ ማለት ነው ባሏን እየለፋና እየፈጋ የነበረበትን የስደት ጉዞ አቋርጦ ወደ አገሩ እንዲመለስ ተማጸነችው። ከዛም በሷ ሐሳብና እንደዚሁም ነብዩ አለይሂ ሰላቱ ወሰለም ቃል ገብተውልሃል ምንም አይነት ችግር እንደማያደርሱብህና በሰላም አገርህ ላይ መኖር እንድትችል ቃል ገብተውልሃል የሚለውን ነግራ ከመንገድ እንደመለሰችው ተመረን ነበር ማለት ነው። ከዛም ነብዩ አለይሂ ሰላቱ ወሰለም ዘንድ በመምጣት እቺ ሴት ቃል ገብቶልሃል ምንም ችግር አያደርስብህም ብላይ ነው የመጣሁትና እንዴት ነው ምን ይሉኛል ብሎ ነብዩ አለይሂ ሰላቱ ወሰለም ሲጠይቃቸው እንዳውም እሳቸው በደስታ ቆመው ስለተቀበሉት እሱ ይበልጥ ፍረትና ሀያ ያዘውና አንገቱን ደፍቶ በትክክል ወደ እውነት ነበር ስትጠራ የነበረው። እኔ ግን እብሪተኛ ሁኜ ማይምነቴ አጨልሞብኝ ሐቅን ስታገልና እንደዚሁም ስዋጋ ኑር ያለሁኝ። አሁን ምን እንድል ነው የምታዘኝ ሲላቸው ረሱሉን አለይሂ ሰላቱ ወሰላም፣ ከዛም ነቢያችን አለይሂ ሰላቱ ወሰላም ሸሃዳ እንዳደርግና ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እኔም የአላህ መልእክተኛና የአላህ ባሪያ እንደሆንኩ መስክር ሲሉት እሱ የምስክር ቃሉን ሰጠ ማለት ነው። ወደ የምስክር ቃሉን ከሰጠ በኋላ የአላህ መልእክተኛ ሆይ ሙሽሪክ ሁኜ ሽርክ እንዲነግስና ተውሂድ እንዲከስም እንደዚሁም የአንተ ባልደረቦችና አንተም ጭምር እንድትጠፉ ብዙ ስራዎችን ሰርቻለሁኝ። እንደዚህም ሽርክን ለማንገስ ንብረቴን ሁሉ ወጭ ሳደርግ ኑር ያለሁ። ያንን አላሁ ስብሓነ ወተዓላ እንዲምረኝ ተማጸንልኝ በማለት ረሱሉን አለይሂ ሰላቱ ወሰላም ረሱሉ አለይሂ ሰላቱ ወሰላም ዱዓ እንዳደርጉለት ጠየቀ ማለት ነው። ነቢያችንም አለይሂ ሰላቱ ወሰላም ጌታዬ ሆይ እስከ ዛሬ እኔን ጥላት በማድረግ ሲሰራው የነበረውን ወንጀል ሁሉ፣ ድንህን ለማጥፋት ሲያወጣው የነበረውን ወጭ ሁሉ ይቅርታ አድርግለት ማረው በማለት ነቢያችን አለይሂ ሰላቱ ወሰላም ዱዓ አደረጉለት። ከዛም በኋላ ኢክሪማ በጣም ታጋይና ገንዘቡንም ወቅቱንም ጉልበቱንም በኢስላም ላይ የሚያወጣ ሰው ሆነ ማለት ነው። እንደዛ ሲያደርግ ከቆየ በኋላ ሌት ቀን ጅሃድ እየተዋጋ በመካከል ቁርአን እያሐፈዘ ሌቱን ቀኑን ጅሃድ ላይ ከዋለ ሌቱን ደግሞ በተሐጁድ እየለፋ ያድር ነበር። ሙሽሪክ ሁኜ ቀኑን ሃይማኖቴን ለመርዳት ብዬ ስለፋ ውዬ ሌቱን እምተኛ ከሆነ፣ አሁን ደግሞ ሙስሊም ሆኜ ሌቱን ኢስላም እንዳብብ ስታገል ብውልም ሌቱን ደግሞ አላሁ ስብሓነ ወተዓላ እንድምረኝ መማጸን አለብኝ እያለ ሌሊት እያለቀሰ ቁርአን ሲቀራ ያድር ነበረ ረዲየላሁ ተዓላ አንህ። ከዛም ኢክሪማ በዚሁ ሁኔታ እየታገለ ልጁም ዘይድ ብኑ ኢክሪማ የሚባል ልጅ ነበረው። ከልጁ ጋር ሆኖ እየታገለ እያለ ነው ከዚህ ዓለም በሞት የተለየው ማለት ነው። የሞተበትም እንትን በትግል ላይ ያለ በአቡበክር ኺላፋ ጊዜ ነበር ማለት ነው። አቡበክር ኸሊፋ ሆነው ሙስሊሞችን እየመሩ ባሉበት ወቅት የዛን ጊዜ ነበር ወደ ሆነ አገር ላይ ዘመቻ ላኩትና እየተዋጋ ያለ ከሶስት ጓደኞቹ ጋር ወደቀ ኢክሪማ ማለት ነው። ከዛ ቁስለኛ ሆኖ ወደቀ። በጣም ጦርነቱ ከባድ ነበር። መውደቁን ያየ ጓደኛው ሲሩሁ ሳይወጣ ብደርስበት አለና በኮዳ ውሃ ይዞ ወደ እሱ እየሮጠ ሄደ። እየሮጠ በሚሄድበት ሰዓት በህይወቱ አገኘው። ያችን ውሃ ሊያቀምሰው ኮዳውን እንደዚህ ጠጋ ሲያደርግለት ሌላው ከሱ ጋር የወደቀ የሆነው ጓደኛው ውሃ ውሃ ሲል ሰማው። ኢክሪማ ረዲየላሁ ተዓላ አንሁ እንግዲህ ሰው በቆሰለበት ሰዓት በጣም አድርጎ ነው ውሃ ጥም የሚይዘው። ውሃ ጥሙ እያሰከረው እያለ ጓደኛው ውሃ ውሃ ሲል ሲሰማው እኔን ተወኝና እባክህ ውሃ ስጠኝ ለሚለው ጓደኛዬ ስጥልኝ አለው ማለት ነው። ከዛ በኋላ ለኢክሪማ ውሃ አምጥቶ የነበረው ሶሃቢይ ትቶ ወደ ሌላ ቦታ ሄደ። ሌላው ጓደኛው ዘንድ ድርስ ሲል ያ ጓደኛው ደግሞ ሌላው ውሃ ውሃ ሲል ሰማው። ይቅርብኝ ለዛኛው ጓደኛ ይስጥልኛልና ይሄኛውም ውሃ ጥሙን ቻል አድርጎ ለሌላው ጓደኛ አሳልፎ እንዲሰጥለት ፈቀደ። ከዛም ያችን ውሃ ይዞ ለኢክሪማ መጀመሪያ ኢክሪማን አስቦ ይዞ የመጡ የነበረው ሰውዬ ሶስተኛው ሰውዬ ዘንድ ሲሄድ ሶስተኛው ሩህት ታለ ውሃን ሳይቀምሳት ማለት ነው። ወደ ሁለተኛው ሲመለስ የሁለተኛውም ሩህ ወጣለች። ሶስተኛ ኢክሪማ ዘንድ ሲመጣ የኢክሪማም ሩህ ወጣለች ማለት ነው። ሶስታቸውም ወንድሜ ይብሳል ወንድሜ ይብሳል በመባባል ያቺን ውሃ ሳይቀምሷት ወደ አላህ ሱብሃነ ወተዓላ ተሻገሩ ማለት ነው። አላህ ሱብሃነ ወተዓላ ሚነ ርህቅ ለመክቱም አላህ ለሙጃሂዶች ለትክክለኛ አማኞችና እንደዚሁም ለነብዩ ሱሐቦች ካዘጋጀው የጀነት መስተንግዶ ሊቋደሱ ወደዛኛው ዓለም ተረማመዱ ማለት ነው። اللهم إنا نسألك أن تجعلنا ممن يؤثر على نفسه ممن يؤثر إخوانه على نفسه كراساتشن يبلت وندموتشاتشن يمن مرت تككلن يا أمان يوش كدنيا أخران يمن نبلت سواتش الله يدرغن عكرمة ابن أبي جهل እስላምን ተቀብሎ ምናልባትም በእስላም ላይ የቆየው 3 አመት ወይንም 4 አመት ናት። ከዛ ይበልጥም በዚህቹ እድሜ ውስጥ ለእስላም እኛ ሙሉ ህይወታችንን የለፋነውን ያክል ወይንም ሙሉ ህይወታችን ለፍተን እሱ 3 አመት የሰራተን ያክል መስራት አልቻለም። አላህ Subhanahu Wa Ta'ala ለሱሐቦቹ የሰጠውን የኢማን ጣዕም አላህ ይስጠን። ለሱሐቦቹ የሰጠውን በድን ላይ ብርታትና ድፍረት አላህ Subhanahu Wa Ta'ala ይወፍቀን። እነዛ የነብዩ አለይሂ ሰላቱ ወሰለም ብርክ የሱሐቦች እስላምን ወደኛ ሲያደርሱ እንደዚህ ቀን ራበን ጠማን ሳይሉ ለሊት ደከመን እንረፍ ሳይሉ ነበር ፈግተው ይህንን ወደኛ ያስተላለፉት ማለት ነው። ሱብሃንአላህ። ስለዚህ እህወቲ ወአኸዋቲ እህቶቼና ወንድሞቼ የነዚህን የሱሐቦች ታሪክ ስንማር የጆሮ ቀለብ ብቻ ለናደርገው ሳይሆን የነብዩን አለይሂ ሰላቱ ወሰለም ሲራ ስንማር ጥርሳችንን መጠንና ራሳችንን ነቅንቀን ብቻ ዝም እንድንል ሳይሆን በነብያችን አለይሂ ሰላቱ ወሰለምና እንዲሁም በሱሐቦቻቸው ፈለግን እንድንከተል ነው። ራሳችንን ንቅንቀን ብቻ ዝም እንድንል ሳይሆን እኛም እንደነሱ ዱንያ ምንም እንደማትረባ ተረርተን ለአኺራችን ስንቅ እንድንይዝበት ነው። ስለዚህ እህቶቼ ወንድሞቼም እንደዚሁ አሁን ያለንበት ወቅት ትክክለኛ ሙስሊም ሆነን በአላህ Subhanahu Wa Ta'ala መንገድ ላይ ታግለን ከአላህ Subhanahu Wa Ta'ala ጋር መገናኘት እንድንችል ወስነን የምንነሳበት ሰዓት ነው ማለት ነው። ሞት እንደምታውቁት እንደምታውቱም በጣም ረክሷል። ሰዎች ወጣ ብለው እንዳጋጣሚ ወጣው በሰላም የማይመለሱበት ጊዜ ላይ ደርሰናል። ሰዎች እድሜያቸውን ሙሉ ለፍተው ፈግተው የሰሩት ኢማራ የራሳቸው መቀበሪያ እየሆነ ያየ ነው። እንደዚሁም የራሳቸው መኪና የነሱ የመሞቻ ሰበብ የሆነ ያየ ነው። አሁን ጎረቤት ለጎረቤቱ ሳይቀር በመሳሪያ እየተጨፋጨፈ እየተጫረሰ ያለበት ጊዜ መሆኑንም እያየን ነው ማለት ነው። ስለዚህ እንደዚህ በሆነበት ወቅት ትክክለኛ ሙስሊሞች ሆነን ትክክለኛ ሙስሊሞች ሳንሆን ሞት እንዳይደርስብንና ለአኺራችን ስንቅ ሳንይዝ ወደ አኺራ እንዳንጓዝ ከወዱ ጥንቃቄ ማድረግ ግድለናል ማለት ነው። ለአኺራችን ስንቅ መያዝ ግድለናል። ስለዚህ ያው በባለፈውም ቀን እንደተነጋገርነው ወንድሞቻችን በእስር ቤት ውስጥ ሆነው ለኢስላም እያበረከቱ ያሉት ነገር አሁንም ድረስ እንደቀጠለ ነው እና አህመድ ዲን ጀበል ፈርዖን ያምባገነኖች ተምሳሌት በሚል ያወጣው መጽሐፍ የሚመረቀው ቅዳሜ በመሆኑ ቅዳሜ ሁላችንም በአካል መምጣት ይቻላል በአካል መምጣት ያልቻል በጀዋል እንትሪያል ለታሪክ ማለት ነው ይሄንን መጽሐፍ መግዛት ይኖርብናል ምርቃቱም ላይ መሳተፍ ይኖርብናል እያልኩኝ የዛሬውን ትምህርቴን እዚህ ላይ ጨርሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።